የሥነ ጽሑፍ መሠረታውያን በዘሪሁን አስፋው። ዘሪሁን አስፋው በአዲስ አበባ ዩኒቨርሲቲ የሥነ ጽሑፍ ተባባሪ ፕሮፌሰር። የሥነ ጽሑፍ መሠረታውያን በዘሪሁን አስፋው አዲስ አበባ 2005 ዓመተ ምህረት። ባለውለታዎቼ፣ ይህን መጽሐፍ ሳዘጋጅ የብዙ አዋቂዎችንና ደራሲዎችን ሥራዎች በምንጭነት ተጠቅሜያለሁ። የአገራችን ደራሲያንና የሥነ ጽሑፍ ተመራማሪዎች ሥራዎች፣ የውጭ አገር ደራሲያንና የሥነ ጽሑፍ አዋቂዎች ሥራዎች ባያሌው አግዘውኛል። የተለያዩ የሥነ ጽሑፍ ትምህርቶችን ያስተማርኳቸው ተማሪዎችን ጥናታዊ ጽሑፎች እንደ አስፈላጊነታቸው ተጠቅሜባቸዋለሁ። ለዚህ መጽሐፍ በዚህ ቅርጽ መውጣት ባለውለታዎቼ ቁጥራቸው ብዙ ነው። ሁሉንም በዚህ ገጽ ላይ ለመጥቀስ ወዳለው፣ ነገር ግን ያዳግተኛል። በደንቡ መሰረት ስራቸውና ማንነታቸውን ጠቅሻለሁ። በዚህ ገጽ ጥቂቶቹን የኢትዮጵያ ደራሲያን ስማቸውን በመጥቀስ ባለውለታዎቼ መሆናቸውን ለአንባቢዎቼ ለማሳወቅ ወዳለሁ። በሕይወት ከሌሉትና ስራዎቻቸው ሕያው ከሆኑት መካከል ዮሐንስ አድማሱ፣ ግርማቸው ተክለ ሐዋርያት፣ አቤ ጉበኛ፣ አፈወርቅ ዮሐንስ፣ በዓሉ ግርማ፣ ብርሃኑ ዘሪሁን፣ መንግስቱ ለማ፣ ዳኛቸው ወርቁ፣ ከበደ ሚካኤል፣ ግርማ ታደሰ፣ አረጋይ ሰይፉ፣ ደበበ ሰይፉ፣ ፊርማዬ አለሙ፣ አለማየው ሞገስ፣ ሐዲስ አለማየው፣ ጸጋዬ ገብረ መድህን፣ በሕይወት ካሉት ውስጥ ደግሞ ሰይፉ መታፈሪያ፣ ታደሰ ሊበን፣ ፈቃደ አዘዘ፣ ሰለሞን ለማ፣ አዳም ረታ፣ አበራ ለማ፣ ኃይለ መለኮት መዋል፣ ፍቅረ ማርቆስ ደስታ፣ የዝና ወርቁ፣ ወንድዬ አሊ፣ ክፍሌ አቦቸር፣ አያልነህ ሙላት፣ የሽጥላ ኮከብ፣ መቅደስ ጀንበሩ፣ ፋንታውን እንግዳና ሌሎችም። ከየመጽሐፎቻቸው ለምሳሌነት የወሰድኳቸው ከፊልና ሙሉ ጽሑፎች ለማስተምራቸው ስነ ጽሑፋዊ ጉዳዮች አብይ እገዛ ስላደረጉልኝ ባለውለታዎቼ መሆናቸውን እገልጻለሁ። ባስተማርኳቸው የተለያዩ የሥነ ጽሑፍ ትምህርቶች ወቅት አስተያየት የሰጡኝ ተማሪዎቼ በዲግሪ ማሞያ ጽሑፎቻቸው አማካኝነት የተለያዩ ምሳሌዎችንና ሐሳቦችን ለማግኘት ያስቻሉኝ የኢትዮጵያ ቋንቋዎችና ሥነ ጽሑፍ ክፍል ምሩቃን አስተዋጽኦ ከፍ ያለ ነው። መጽሐፉን በመጀመሪያ ለማስተማሪያነት ሳዘጋጅ የአዲስ አበባ ዩኒቨርሲቲ የምርምርና የህትመት ቢሮ የሰጠኝ ድጋፍና ያደረገልኝ ማበረታቻ የሚጠቀስ ነው። ይህን መጽሐፍ በዚህ ቅርጽ ከመውጣቱ በፊት ተመልክተው በተቋማችን ባልተለመደ ሁኔታ ከምር አንብበው የምር አስተያየት የሰጡኝን የሥራ ባልደረቦቼን ዮናስ አድማሱን፣ ሙሉ መቤት ዘነበንና አሁን በሕይወት የሌለውን አካሉ ጌታነህን እዚህ ስጠቅስ ውለታቸውን በውል በመገንዘብ ነው። የመጽሐፉን ጠቃሚነት በመገንዘብ በአፋጣኝ ታትሞ እንዲወጣ በብዙ አጋጣሚዎች በጉጉት ለጎተጎቱኝ የሥራ ባልደረቦቼና ጓደኞቼ፣ በተለይ የህትመት ብርሃን እንዲያገኝ በተቆርቋሪነት ዋነኛ ድጋፍ ለሰጡኝ ምን ልል እችላለሁ? ይኸው የጉትጎቷችሁ ፍሬ ከማለት በስተቀር ጥረት ያላቸው የመማሪያ መጽሐፍ ታትመው እንዲዳረሱ ካለው ጠንካራ ፍላጎት የተነሳ መጽሐፉ ለሁለተኛ ጊዜ እንዲታተም ያደረገውን ወንድወሰን ታምራት ወልዴን ረዳት ፕሮፌሰር ነው ሳመሰግን ለመልካም ተግባሮቹና ሐሳቦቹ ያለኝን አድናቆትና ክብር በመግለጽ ነው። በመጨረሻ መጽሐፉ በዚህ ቅርጽ እንዲወጣ ይለፋችሁና በኮምፒውተር የመጻፍና የመፍጠር ችሎቷን ሙሉ በሙሉ ለዚህ መጽሐፍ ያበረከተችውን የወይዘሮ ጽላት አድነውን ውለታ መጥቀስ ይገባኛል። ዮናስ አድማሱም ቴክኒካዊ ምክርና ይሄ ሥራ እምን ደረሰ የሚለው ጥያቄ ሊመዘገብ ይገባዋል። ዘሪሁን አስፋው። መግቢያ። የሥነ ጽሑፍ መሠረታውያን በዋናነት የተጻፈው በአዲስ አበባ ዩኒቨርሲቲ በኢትዮጵያ ቋንቋዎችና ሥነ ጽሑፍ ክፍል ለሚሰጠው ፈንደመንታልስ ኦፍ ሊትሬቸር ለተሰኘው የትምህርት አይነት ነው። መጽሐፉ በሌሎች ኮሌጆች ለሚሰጡ ይህን መሰል የትምህርት አይነቶችም ይሆናል። ለቋንቋ መምህራንና ከሥነ ጽሑፍ ጋር ለመተዋወቅ ለሚሹ አንባቢዎችም በቂ ግንዛቤ ለማስጨበጥ አቅም አለው ብዬ አምናለሁ። ይህ መጽሐፍ በዛሬ ቅርጹ ከመቅረቡ በፊት በ1985 ዓ.ም በማስተማሪያ ጽሑፍነት ለኢትዮጵያ ቋንቋዎችና ስነ ጽሑፍ ክፍል ቀርቦ በስነ ጽሑፍ መምህራን ተገምግሞ ማስተማሪያ እንዲሆን ከተፈቀደ በኋላ እስከ 1991 ዓመተ ምህረት ድረስ በአገልግሎት ላይ ቆይቷል። በእነዚህ ዓመታት ባስተማርኳቸው ተማሪዎቼና በስራ ባልደረቦቼ የማሻሻያ አስተያየቶች ተሰጥተውበታል። ከተማሪዎቼና ከመምህራኑ ያገኘኋቸውን አስተያየቶች እንዲሁም ላለፉት 7 ዓመታት በመማር ማስተማር ወቅት በክፍል ውስጥ በተደረጉ የሐሳብ መለዋወጦች የተመለከትኳቸውን ነገሮች በማከል ዛሬ እነሆ በዚህ ቅርጽ አቅርቤዋለሁ። መጽሐፉን ሳዘጋጅ በዋናነት የተከተልኩት የትምህርቱን ዓላማና በደረጃው በትምህርቱ ውስጥ መካተት የሚገባቸውን ስነ ጽሑፋዊ እሳቤዎች መሰረት ማድረግን ነው። በዚህም ከስነ ጽሑፍ ምንነት እስከ ስነ ጽሑፋዊ ሂስ ድረስ ያሉትን አበይት ስነ ጽሑፋዊ እሳቤዎች አካትቻለሁ። መጽሐፉ አንባቢዎችን ከስነ ጽሑፍና ከዘሮቹ ማለትም ከስነ ቃል፣ ከስነ ግጥም፣ ከልብ ወለድ፣ ካጭር ልብ ወለድና ከተውኔት ዋና ዋና መልኮች ጋር ያስተዋውቃል። የስነ ጽሑፋዊ ስልትንና የስነ ጽሑፋዊ ሂስን መሰረታዊ ሐሳቦች ያሳያል። ስነ ጽሑፋዊ እሳቤዎችን ለመግለጽ ወይም ምንነታቸውን ለማሳየት የተከተልኩትን መንገድ የእሳቤዎቹን ምንነት በመጀመሪያ መግለጽና ማብራራት እንዲሁም በገለጻውና በማብራሪያው ስር ነገሩን ይበልጥ ያሳዩልኛል ብዬ ከተለያዩ ደራሲያን ስራዎች መካከል የመረጥኳቸውን ምሳሌዎች መጥቀስ ነው። አንዳንዶቹን እሳቤዎች ይበልጥ ግልጽ ለማድረግ በተመረጡት ምሳሌዎች ላይ መጠነኛ ትንታኔ ማቅረቢያለሁ። ስነ ጽሑፋዊ እሳቤዎችን ለመግለጽና ምንነታቸውን ለማሳየት ደግሞ የሀገራችንና የውጭ ሀገር ደራሲያንን ሀያሲያንንና የስነ ጽሑፍ ታሪክ ጸሐፊዎችን ስራዎች ጠቅሻለሁ። መጽሐፉ በ8 ምዕራፎች የተከፈለ ሲሆን በእያንዳንዱ ምዕራፍ ማብቂያ አንባቢዎች በመጽሐፉ ያወቋቸውን ልዩ ልዩ ስነ ጽሑፋዊ እሳቤዎች ይበልጥ እንዲገነዘቡ ይረዳል ብዬ ያበጀኋቸውን የመልመጃ ጥያቄዎች አስቀምጫለሁ። በየምዕራፉ መጨረሻም ለተጨማሪ ንባብ እንዲረዱ የጠቀስኳቸው ምንጮች በዝርዝር ሰፍረዋል። እንዲሁም አንባቢዎችን ከመጽሐፉ ውስጥ ዋና ዋና ሐሳቦችንና የተጠቀሱ ደራሲዎችን ስም በቀላሉ ለማግኘት የሚያስችል የርዕሰ ነገርና የደራሲ ማውጫ በመጽሐፉ መጨረሻ ላይ ይገኛል።